30 ዓመት 40 ዓመት ፊቅሁን ተምረው ሶርፉን ናሁን በላጋውን ተምረው ቁርአን ተፍሲሩን ተምረው ሐዲሱን ቡኻሪ ሙስሊምን ተምረው ይሄ የአላሁ ተዓላ ተውፊቅ ነው። እኛ ባሰብነው እኛ ስለተመኘነው አይደለም። እና ደግሞ አላሁ ተዓላ ካሁን በኋላ አቅላችንን መለስ አድርጎት ምንድነው በሀበሻ አባባል አለ ላለፈው ክረምት ቤት አይሰራም ይላል። ያለፈውን ወደ ኋላ እንዲኩኘ እስከዛሬ ያልተማርኩት ማለቱን ተወት እናርገውና ለዲናችን የተቻለንን ያህል መማማር ግድ ይለናል ማለት ነው። እና ኢንሻአላህ ትናንት ምንድነው የጀመርነው የሪያዱ ሷሊሒን ሶስተኛው ቮሊም ሰሞኑን እየተማማርን ያለው ማለት ነው። ስለ ሶላት ጉዳይ ነው። ሶላት ደግሞ ከሸሃዴተይን ቀጥሎ የመጣ ከእስልምና መሰረቶች ዋና ነው። ለሶላት ሁላችሁም እንደምታውቁት እህቶች፣ ወንድሞች ለሌሎቹ ለጾመኝ ለረመዳን በተመለከተ ሙሳፊር ከሆንክ ብላ፣ የታመመ ሰው እንዲበላ ፈቅዷል፣ በኋላ ቀባውጡ ይላል። እርጉዝ ሴት እንደዚያው፣ የምታጠባ ሴት እንደዚያው፣ በእድሜ የገፉ ሰዎች እንደዚያው፣ የተለያየ ምክንያቶች አሉ። ሐጅም እንደዚሁ ምክንያት መስፈርት አለው። ገንዘብ መጓጓዣና መመለሻ ከሌለው ግዴታው አይመለከተውም ማለት ነው። ዘካም እንደዚያው። ግን ከሶላት ላይ ለገሌ እንደዚህ ነው ብሎ አንድም ምክንያት የተደረገለት ነገር የለው እና ይህን ሶላት ኢንሻአላህ በጥቅ በጥንቅ ደግሞ አኼራ ላይ ስራችን የሚታየው የእሱ ጉዳይ ነው። 80 ዓመት 90 ዓመት 60 ዓመት ኑረን አወሉ ማ ዩሐሰቡል ዐብዱ ዒንደ ረቢሂ የውመል ቂያመቲ አሶላት አሉ። የእሷን ፈተና ካለፍነ ፈቀድ ፋዝ አሉ። መጀመሪያ ፍሮንት ቤጅ የሚታየው የሶላት ጉዳይ ነው አላሁ ተዓላ እና ኢንሻአላህ ሶላትን እንደው ቀለል አድርገን ልንመለከተው አይገባ ማለት ነው። ዱንያን አኼራን የሚያበጅልን ሶላታችንን ካስተካከልን ነው። ሌላው ትርፍ ነው ማለት ነው። ከሱ በኋላ የሚመጣ ነገር ነው እና ኢንሻአላህ እሱ ምንድን ነው ኢነ ሶላተ ተንሃ አኒል ፋሕሻይ ወል ሙንከር በሚል ዙሪያ ነበር ትናንትና ከትናንቱና የነበር ነው። ግን ይሄ ሶላት ከጸያፍ ነገር አላሁ ተዓላ ከማይወደው ነገር ትጠብቀዋለች፣ ትከለክለዋለች የተባለው ምን አይነት አሰጋገድ ስንሰግድ ነው የሚለውን ስንመለከት አቂሙ ሶላት ነው የሚለው። ሶላትን ደንቧን አቋቁማ ሸርጧን ደንቧን ታይሟን ጠብቀን ከሰገድ ነው እንደተባለውም አንድ ሙስሊም መስጊድ ወንድሞቹ ጋር ጀማዓ ሶላት ሰግዶ ሲወጣ ወደ ፈዋሒሽ ቦታ መሄድ አይሳካለት። በዚህ አይነት መልኩ ከሰገድን ማለት እና ኢንሻአላህ ምንም ላይ ደርሰን ነበር። ደግሞ ከዚያ ከሶላት ደግሞ የሱብሒ ሶላትና የዓሱር ሶላት ከሌሎቹ ለየት ያለ ነገር ፈዲላ እንዳላቸው ትናንት ተማምረናል። ረሱል አለይሂ ሰላቱ ወሰላም መን ሶለል በርደይን ደኸለል ጀና ብለው እነዚህን የሱብሒ ሶላትና ዓሱርን ሶላት ዱንያ ሳያታሉት ሱብሒ ላይ እንቅልፍ ሳያታለው ብርድ ሳይፈራ እነሱን ታይማቸውን ጠብቆ የሰገደ ሰው አንደኛ ጀነት ተረጋግጦለታል፣ ሁለተኛ ጀሀነም እነዚህን ሰዎች አይመለከታቸውም ብለው ሁለት በነፊት ትላልቅ ትላልቅ የሆኑ እንትኖች ነግረውናል። አንደኛ ሰው ልጅ የምንፈልገው ጀሀነም እንዲያንገባ ነው። ሱብሒና ዓሱርን ተጠባብቆ ታይማቸውን ጠብቆ ሳያሳልፍ የሰገደ ሰው ጀሀነም እሱን አይመለከተውም። ሁለተኛ ጀነት እንደሚገባ ተረጋግጦለታል ማለት ነው። እና የሱብሒ ሶላት እና የዓሱር ሶላት በጣም ቁልፍ ናቸው። ከዚያ ደግሞ ለየት አድርጎ ዓሱር ትናንት አንድ ወንድሜ ጠይቆኝ ነበር፣ ምናልባት ካለ እሱ ምንድነው ሶላት ዓሱርን ያሳለፈ ሰው እንዳለ ስራው ይደመሰሳል ይላል። በሌላ ሐዲስ ደግሞ ዘሆል ፋሚሊ ቤተሰቦቹን እንዳጣ ይቁጠር ይላል። እና የዛሬውን ቀን ብቻ ነው እንዳለ በሙሉ 10 ዓመት 20 ዓመት 30 ዓመት የሰራ ነው ስራ ነው የሚደመሰሰው የሚል ጥያቄ ጠይቆ የነበረ አንድ ወንድም። እሱ ነገሩ ፔጁን አልጨረስነው ሆነን ነው እንጂ አሁን ዛሬ ከምንማማረው የሚቀጥለው ፔጅ ጉዳዩን ያብራራዋል ማለት ነው። ሌላ ደግሞ ትናንት አንድ ወንድም ጠይቆኝ የነበረ ምንድነው ብዙ ሱናዎች በዲነል ኢስላም ውስጥ የተለያዩ ሱናዎች ተጠውዑ እንዳሉ አውቃለሁ። ሶላተ ተስቢህ የሚል ነገር ግን ለእኔ አዲስ ነገር ነው ሰምቼ አላውቅም ብሎ ነበር። ሶላተ ተስቢህ አለ ግን መጽሐፉን እስቲ ቼክ ላድርግ ያልኩበት ምክንያት ከሌሎቹ ሱና ሶላቶች አሰጋገድ ለየት ያለ ባህሪ ያለው ሶላት ተስቢህ። ረሱል አለይሂ ሰላቱ ወሰላም ለተለያዩ ሰሓቦች በሆነ አጋጣሚ ዝም ብለው ይሄን ስራ ብለው የሚያዟቸው እንደ ሀዲያ የሚሰጧቸው ነገር አለ። የረሱል አለይሂ ሰላቱ እንዲህ በርገ ስገድ፣ እንዲህ ብለ ጹም፣ እንዲህ አድርግ ሲሉ እንደ ሀዲያ እንቁጠረው። ለምሳሌ ለአቡበክር ስዲቅ اللهم إني ظلمت نفسي ظلما كثيرا ولا يغفر الذنوب إلا أنت فاغفر لي مغفرة من عندك وارحمني إنك أنت الغفور الرحيم يمتلون يتشن دعاء لأبو بكر الصديق سأتوتها الشوال معك لأبو حريرة يتلايو نقروش لتلايو عهن دمو لأقوتا الشو لعباس بن عبد المطلب يسطو تسبيشال نقر بنور مدينة يتش صلاة التسبيح يمتبالو نقر صلاة التسبيح كاليروشو ليت ميارقو ياسقاقر سرعات هلو እሱ ምንድን ነው የአጎቴ ያሉት ለአባስ፣ አንተ አጎቴ ሆይ አባስ፣ ያ አማ አጎቴ ሆይ አንድን ነገር ይችን ነገር ልሰጥህ ነው ብለንም እንደ ማለት ነው። እንግዲህ ስፔሻል ጊፍት ነው። ይህን ከሰራ አስር የወንጀል አይነቶች በአንተ ላይ የተለያዩ የወንጀል አይነት የአስር የወንጀል አይነት ብትሰራ ይችን ነገር ከሰራ ያንን ወንጀል ሙልጭ አድርጎ ይጠረግልሃል ብለው ነገሩት። እሱ ምንድን ነው ሶላት ተስቢህ በልቡ አንድ ሰው ነይቶ አራት ረክዓ ነው የሚሰገደው። ሶላት ተስቢህ የሚለው ማለት አራት ረክዓ ነው። ግን ያሰጋገዱ ምንድን ነው? መጀመሪያ ኢሕራም ያደርጋል፣ ፋቲሓን ይቀራል። ከፋቲሓ በኋላ የፈለገውን ማንኛውም ሱራ ሱረቱ ነባ ይበል፣ ማንኛውም ሱራ አንስቶ ይቀራል፣ የቻለውን ያህል ማለት ነው። ከዚያ በኋላ ወደ ሩኩ አይወርድም። ምንድን ነው የሚያደርገው? سبحان الله والحمد لله ولا اله الا الله والله اكبر يمتلون عند قومه 15 غزي يا رجال يدغمال ك 15 በኋላ ركوع يوردال ركوع ላይ ደግሞ 10 غزي سبحان الله والحمد لله ولا اله الا الله والله اكبر يمتلون 10 غزي يا رجال كركوع قتلال عند قومه ደግሞ አሁንም በቂያም ላይ ያለ ወደ سجود ሳይወርድ سبحان الله والحمد لله امدنا سبحان الله والحمد لله ولا اله الا الله والله اكبر يمتلون 10 غزي يارغال كذا ودي سجود يوردال سجود لاي دمو اندزيو 10 غزي سبحان الله والحمد لله ولا اله الا الله والله اكبر يمتلون سجود لاي يارغال كذا قتلال كسجود قت قال بحالا قچ بلو دمو اندزيو سبحان الله والحمد لله يمتلون 10 غزي كذا ودي سجود يوردال اهون مولتنيا سجود لاي اندزيو سبحان 10 ጊዜ ያረጋል። በዚህ ሁኔታ ባንድ ረካዓ ውስጥ ስንት ጊዜ ሱብሃንአላህ ወልሐምዱሊላህ ይመለውን ስንት ጊዜ ብሏል? 75 ጊዜ ብሏል ማለት ነው። እና አራቱን ረካዓ በዚህ አይነት መልኩ ይሰግዳል። እና ይሄ ምንድነው? ከቻልክ በየቀኑ አሉት፣ ካልቻልክ በሳምንት ጁሙዓ እንዲቀር አሉት። በዚህ በየጁሙዓው፣ ካልቻልክ ደግሞ በወር፣ ካልቻልክ በአመት አንድ ጊዜ፣ ካልቻልክ በዑምር አንድ ጊዜ ካደረግ ወንጀልህ እንዳለ የመጀመሪያው የመጨረሻ ወንጀልህ ጥርግ ብሎ ይታጠብልሃል ብለውታል ለአባስ ማለት ነው። እና የሶላተ ተስቢህ የሚለው አሰጋገዱ ስርዓቱ ይሄን ይመስላል። ወንድሜ ትናንት የጠየቀኝ ካለህ እንግዲህ የማያውቁም ወንድሞች እህቶች ካሉት የሶላተ ተስቢህ አሰጋገድ ይሄን ይመስላል። መርሃባ ኢንሻአላህ። ደግሞ ትናንት ወንድሜ የጠየቀኝ ሶላተ አልዓስር ያሳለፈ ሰው ወንጀሉ ይደመሰሳል ስራው ይደመሰሳል ሲል ኢንሻአላህ ገጽ ትናንት ካቆምንበት እንነሳለን። 315 ላይ ገጽ 315 ላይ እንነሳለን። እሱ ምንድነው? للذين احسنوا الحسنى وزياده ይላል። ምንድነው? አላሁ ተዓላ ዚያዳ የሚለው ጀነት ለገቡ ሰዎች ቃል የገባላቸውን አላሁ ተዓላ ሁሉም ነገር ለሙእሚኖች ለሙተቂኖች ለፈሪሃኖች ጀነት የምትባል ዳሩ ሰላም የምትባል ሀገር አዘጋጅቻለሁ ብሎ በቁርአን የተወሰኑ ነገሮችን ተቃቅሶልናል። ለዚያ እንድንና ሪዑ ኢላ መግፊረቲ ሚን ረቢኩም ወጀነቲን ዐርዱሃ ሰማዋቲ ወል አርድ እንደዘር ፈለተናፈስ ሙተናፊሱን እንደሚለው ማለት ነው። ከዚያ ግን እኛ ማናውቀው ያላየነው ያልሰማነው ብዙ ነገር አለ። ለአላሁ ተዓላ ለባሮቹ ከዚያ ስንሄድ ያልጠበቅነው ያላሰብነው ብዙ ነገር ነው። ኒዕማው የጀነት ኒዕማ ተቆጥሮ አያልቅም። ከዚያ በኋላ ግን ጀነት ለገቡ ሰዎች ያን ሁሉ ኒዕማ ካዩ በኋላ ምን ጎደላችሁ? ምን የጎደላችኋችሁ ነገር ምን የጎደለባችሁ ነገር አለ ብሎ ጥያቄ ያቀርባል ለባሮቹ፣ ጀነት ለገቡ ሰዎች። ከዚህ በላይ ምን እንፈልጋለን? ካልጠበቅነው በላይ ነው ያገኘነው። በቁርአን ዱንያ ላይ ያለን ከሰማነው ካነበብነው ውጭ ብዙ ነገር ነው ያጎናጸፍከን ኒዕማህን። ከዚህ የበለጠ ምን የምንፈልገው ነገር አለ ብለው መልስ ሲሰጡ፣ አረ ሌላ የምጨምራቸው ነገር አለ ዚያድ አለ ብሎ ምንድን ነው ሩየቱላህ የአላህን ማየት አጀሉ ኒዓም ብሎ ማለት ጀነት ከገቡ ኒዕማ ውስጥ ረብ አልዓለሚን ማየት ነው ትልቁ ኒዕማ። እና ሌላ ጭማሪም አለ ብሎ ሒጃቡን ገለጥ አድርጎ ረብ አልዓለሚን እንዳዩ ያደርጋል። ዚያዳ የሚለው ይሄ ነው። እና እንጃ የሶላት አልዓሱር እንግዲህ ፈዚያደቱ ዚያደቱን ዐለል አሕሰን ወሂየ አነዘሩ ኢላ ወጅህ ላህ ዐዘ ወጀል ፈየቁሉ ረሱሉላህ ሰለላሁ ዐለይሂ ወሰለም ለማ ዘከረ አነና ነራ ረበና ከማ ነራ አልቀመረ ሌለት አልበድር እንዳሉት፣ ምንም ዳመና ጉም ናገጨ ፎግ የሚባል ነገር ሳይኖር ጥርት ባለ ሰማይ ላይ 14 ቀን የሞላውን ጨረቃ እንደምታዩት ረበል ዓለሚን ጀነት ውስጥ ከገባችሁ በኋላ ታዩታላችሁ ብለዋል። ፈይን እስተጧዕቱም አሉ እንግዲህ ከዚያ ቀጥሎ ያዘዙን ነገር ቢኖር ከቻላችሁ አላ ትገለቡ ዓላ ሶላትን ቀብለ ጥሉዕ ሸምሲ ወሶላትን ቀብለ ጉሩቢሃ አሉ። ፀሐይ ጎሆ ቀደድ ሲል ሱብሒ ሶላትና ፀሐይ ከመግባቷ በፊት ከመጥለቋ በፊት የዓሱርን ሶላት ተቻላችሁን ያህል አድርጉ ስገዱ ብለዋል። ይህን ካረጋችሁ ይህን እድል ታገኛላችሁ። ረበል ዓለሚን ጀነት ከገባችሁ በኋላ ረበል ዓለሚን ማየት ይሳካላችኋል። ይህን እድል ታገኛላችሁ ብለዋል። ሱብሒና ዓሱርን የሚጠባበቅ ሰው ፈፍዓሉ አሉ። ወልሙራዱ ሚን ቀውሊ ኢን እስተጧዕቱም አላ ተቅለቡ ዓላ ሶላትን አይ ዓላ ተአቱ ብሂማ ካሚለተይን፣ ሶላቱን የሱብሒን ሶላት እና የዓሱርን ሶላት አሟልታችሁ ረበል ዓለሚን በሚፈልገው መልኩ ዝም ብሎ ጡማኒና የሌለው ኹሹዕ የሌለው ጎንበስ ጎንበስ ማለት ሳይሆን እሱ በሚፈልገው መልኩ ስርዓቱን አሟልተን ከሰገን ረበል ዓለሚን የማየት እድል አለን ማለት ነው። ወሚንሃ አንቱሰሊ ፊ ጀማዓትን፣ አንደኛ በጀማዓ ሶላት ለወንድ ለሴት ብቻ ነው በቤት መሰገድ የተፈቀደው ለሙስሊሞች። በቤታችን የምንሰግደው የተለያየ ቦታ መስገዱ እንደው ሶላቱ ተቀባይነት የለውም አይቻልም ሐራም ነው መባል ባይችልም የተፈቀደ ነገር አይደለም። ኢን እስተጧዕቱም አላ ተቅለቡ ዓላ ሃዛ ፈፍዓሉ ወፊ ሃዛ ደሊሉ ዓላ አነ ልሙሓፈዘቱ ዓላ ሶላት ልፈጅር ወሶላት ልዓስሪ ሚን አስባብ ነظሪ ኢላ ወጅህ ላህ። ሱብሒን ሶላት ተጠባብቆ የሚሰግድ ወንድሞቹ ጋር ብርድ ሳይፈራ ጀናባም ከሆነ ትጥበቱን ሳይፈራ እንቅልፉን አሸንፎ ተነስቶ ሰውነቱን ታጥቦ ውዱእ አድርጎ መስጊድ ሄዶ ወንድሞቹ ጋር መስገድ የረብ ልዓለሚን ማየት እድል አንዱ ምክንያት ይሄ ነው ማለት ሰበቡ ይሄ። ወያ ለሃ ሚን ቂመትን ዓዚማ፣ እንግዲህ ሱብሒ ሶላት 10 ደቂቃ 15 ደቂቃ 20 ደቂቃ የማይፈጅ ጊዜ ረብ ልዓለሚን የማየት እድል ማገኘት ትልቅ ነው፣ አጀሉ ኒዓም ነው። ስለዚህ ሓፊዙ ዓላ ሶላት ልፈጅር ወሶላት ልዓስሪ ተንዙሩ ኢላ ወጅህ ላህ የውም ልቅያማ ፊ ጀናት ነዒም፣ ዳሩ ነዒም ገብተን ከዚያም ከጀነት ኒዕማ ተጨማሪ ዚያዳ ብሎ የጠቀሰው በቁርአን ረብ ልዓለሚን ማየት እድል ይህን እድል የምናገኘው ሱብሒ ሶላትንና ዓሱርን ሶላት ታይማቸውን ደንባቸውን ጠብቀን እስከ ህይወታችን ፍጻሜ ማለት ነው። ሲመቸን መስገድ ሲመቸን መተው ሳይሆን ወዕቡድ ረበከ ሐታ የአትየከል የቂን ብሎ እንደገለጸው ማለት ነው። ሌላ እንግዲህ ወንድሜ ትናንት የጠየቀኝ አሁን ቀጥሎ መጣ ማለት ነው። ሶላት ዓሱርን ያሳለፈ ሰው ስራው እንዳለ ይደመሰሳል ሲል የዛን ቀኑ የዛን ቀን ብቻ ነው ያለውን 10 አመት 20 አመት 30 አመት የሰራ ነው የሚል ጥያቄ ጠይቆኝ ነበር። እንግዲህ ሼኹ ምን ይላሉ? ሚን ፈዳኢል ሶላት ዓሱር ኻሰተን አነ መን ተረከሃ ፈቀድ ሐቢጡ ዓመሉሁ። ሶላት አልዓሱር ያሳለፈ ሰው የተወሰው እንዳለ ስራው ይደመሰሳል። ሊአንሀ ዓዚማ፣ ምክንያቱም እሷ ላይ ከሌላው ሶላት ለየት ያለ በብዙ ሐዲስ ተገልጾላታ ሶላቱ ልውስጧ ተብላ። ወቀድ እስተደለ ቢሃዛ ባዕዱ ልዑለማ ዓላ አነ መን ተረከ ሶላት አልዓሱር ከፈረ፣ ምክንያቱም ስራው ዓሱርን ያለ ምንም ምክንያት ሶላት አልዓስርን ያሳለፈ ሰው ከእስልምና ይወጣል፣ ያስወጣዋል። ሊአነሁ ላ ዩሕብጡ ልአዕማል ኢላ ርዲዳ ከማ ቃለ ተዓላ። እንግዲህ ስራው ይደመሰሳን ሲሉ ሐዲሱ ስራው ይደመሰሳን ሲል ስራን የሚደመስሰው ኩፍር ብቻ ነው። ስለዚህ ሶላት አልዓስርን ማሳለፍ ስራው እንዳለ ይደመሰሳል ሲል ይህን ዑለማዎች ከዚህ እስቲንባጥ አድርገው ምን ወሰዱ? ስራ የሚደመስስ ሽርክ ብቻ ነው። ስለዚህ ሶላት አልዓስርን ማሳለፍ ከእስልምና ያስወጣዋል እስከ ማለት ሂደዋል ማለት ነው። ሁለተኛ ቤተሰቦቹን እንዳያጣይቁጥር ማለት ዋናው ባጭሩ ምንድን ነው? ሶላት አልዓስርን ማሳለፍ ወንጀሉ በጣም ግዝፈቱን ነው የሚያሳየን። እንግዲህ ከሽርክ ይወጣል አይወጣም የሚለው አሁን በቁርአን ማስረጃ አምጥተው ነው ሼኹ የሚነግሩን። ምን ይላሉ? ከእስልምና አንድ ሙስሊም የነበረ ሰው 30 ዓመት 40 ዓመት አላህ ይጠብቀን እንጂ ሙስሊም ሆኖ ኑሮ ሲሰግድ ሲጾም የተለያየ ኸይር ስራዎችን ሲሰራ ኑሮ ከእስልምና ወደ ኩፍር ከተመለሰ የ40 ዓመት 50 ዓመት የሰራው ስራ እንዳለ ድምስስ ይላል። ወይም ደግሞ በአንድ ሰው ከሽርክ ከስራው ላይ ሽርክ ካቀላቀለበት አላሁ ተዓላ ስራው ይደመሰሳል። ምክንያቱም ምንድነው አላሁ ተዓላ ወለቀድ ኡሕየ ኢለይከ ወኢለ ለዚነ ሚን ቀብሊከ ለኢን አሽረክተ ለያሕበጠነ አዕማሉከ ወለተኩነነ ሚን አልኻሲሪን ይላል። ከአንተ በፊት ለነበሩት ነቢያቶች ለረሱል ዓለይሂ ሰላቱ ወሰላም ነው። ረሱል ዓለይሂ ሰላቱ ወሰላም ሽርክ ይሰራሉ ተብሎ አይደለም። ለእሳቸው እንዲህ ከተባለ እኔ እናንተ ጆሮአችንን ከፍተን ልባችንን ከፍተን ከልብ እንድናዳምጠው ነው የሚመለከተው ጉዳዩ እኔ እናንተን እኔና አንቺን ነው ማለት ነው። ለነብዩ ምን ይላቸዋል? ከአንተ በፊት ለነበሩት ነብያቶች አርአያችንን አውርድናል፣ ዋህያችንን አስተላልፈናል። በስራችሁ አንድ ሽርክ ካቀላቀላችሁ ስራችሁ እንዳለ ይደመሰሳል ይላል። እና በሌላም አያ አላሁ ተዓላ ምን ይላል? ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ ይላል። እና ይሄ ሶላት አልዓስርን ማሳለፍ ስራችሁ ይደመሰሳል ሲሉ ነብዩ ሰውየውን ከእስልምና ያስወጣዋል ማለት ነው ይላሉ። ምክንያቱም ምንድነው ወለው አሽረኩ ለሐቢጡ አንሁም ማ ካኑ ያዕመሉን አለ። እነዚህ ሰዎች አንድ በስራችን ላይ ሽርክ ነገር ካቀላቀላችሁበት ስራችሁ እንዳለ ይደመሰሳል ይላል። እና ይሄ ሰው ስራችሁ ይደመሰሳል ሲሉ አሱርን ያሳለፈ ሰው ይሄ ነገር ከእስልምና አስወጥቶታል ማለት ነው። ይሄን ማስረጃ ይዞ ማለት ነው። ወቃለ ተዓላ ወመን የርተድድ ሚንኩም አን ዲኒሂ ፈየሙት ወሁወ ካፊሩን ፈኡላይከ ሐቢጦት አዕማሉሁም ፊ ዱንያ ወል አኺራ ወኡላይከ አስሓቡ ናሪ ሁም ፊሃ ኻሊዱን ይላል። እና ይሄ ስራ የሚደመስስ ሽርክ ብቻ ነው። እና ይሄ ነገር አሱር ሶላትን ማሳለፍ ምን ያህል ምክንያቱም ሶላት ውስጧ በተለይ ፈዲለዋ ከሌላው ሶላት ለየት ያለ እንትን የምትለይበት ነገር አለ። እሷን የተወሰው ስራው ይደመሰሳል ማለታቸው ከእስልምና ያስወጣዋል። የአንድ ቀን ብቻ አይደለም፣ 40 ዓመት 50 ዓመት የሚሆን ሰውየው ሶላትን አስርን ካሳለፈ ስራው የ30 ዓመት የ20 ዓመት የ40 ዓመቱ ይደመሰሳል ማለት ነው። ገይን ቁርአን አያት እያመጡ ማስረጃ ደርድረዋል። ፊ ዱንያ ወለ ባዕዱ ልዑለማ ሶላት ልዓስሪ ካሶተ መን ተረከሃ ፈቀድ ከፈር ይላሉ። ሶላት አልዓስር ምክንያቱም ከሌላው ሶላት ከዒሻ ከመግሪብ ከሌሎቹ ለየት የሚያደርጋት ነገር ብዙ ነገር አለ፣ በሐዲስ የተገለጸላት ማለት ነው። ሶላቱል ውስጧ ተብላ በሶለ በቁርአን አላሁ ተዓላ ሱረቱል በቀራ ላይ ምን ይላል? አም በጠቅላላ ሶላት ጠብቁ ሓፊዙ ዓለ ሶለዋት ብሎ ካዘዘ በኋላ ለየት አድርጎ እሷን ወሶላቱል ውስጧ ይላል። እና ይሄ ከዚህ ሁሉ ማስረጃ አኳያ ሶላት አልዓስርን ያሳለፈ ሰው ስራው ይደመሰሳል ማለት ከእስልምና ያስወጣዋል። በጠቅላላ ሶላትን እንጀነራል ዝም ብሎ ሶላት የተወሰው ታሪከ ሶላት ማለት ነው። በሀገራችን እንግዲህ ስሙ ሰዒድ አህመድ መሐመድ ነው፣ የሙስሊም ቤተሰብ ነው ይባላል። ብዙ ዝም ብሎ ሀያቱን 40 ዓመት 50 ዓመት 60 ዓመት ሶላት አይሰግድም፣ ግን ሙስሊም ነው ነው ቢባለው። አሁን እንደዚህ አይነቱ አካሄድ በዑለማዎች በቁርአንና በሀዲስ ማስረጃ ሶላት የማይሰግድ ሰውና ነን ሙስሊም ከሆነ ሰውና ሙስሊም መካከል የሚለየን ሶላት ነው። እና እነዚህ ወንድሞች እህቶች ሶላት የማይሰግዱ ሰዎች ሙስሊም ናቸው ብሎ መጠራቱ ፌክ ነው ማለት ነው፣ ዝም ብሎ ዋጋ ቢስ ነው ማለት ነው። ስለዚህ እንደው አንዳንድ ዑለማዎች ከሶሓቦች መካከልን ረሱል ዓለይሂ ሰላቱ ወሰላም በተለያየ ሐዲስ መን ተረከ ሶላት አምደን ፈቀድ ከፈረ ጃህረን ይላሉ። አሶላቱ ዒማዱ ዲን ይላሉ። ወመን ተረካ ፈቀድ ሀደመ ዲን ይላሉ። ምንድን ነው በይን አልኩፍሪ ወበይን አልሙስሊም ብለው ምንድን አሉ? ተርኩ ሶላት ብለው ነው የገለጹት። በብዙ ሐዲስ ሶላትን የተወሰው ነን ሙስሊም እንዳልሆነ ነው የሚያስረዳው። ቁርአኑም እንደዚያው ከሰሓቦች መካከል ታቢዖች ሲገልጹ ማለት ነው የረሱል ዓለይሂ ሰላቱ ወሰላም ባልደረቦች አንድን ሰው ከእስልምና ውጭ ነው ብለው ሲናገሩ ሰምተን አናቅም፣ ኤክሰፕት ሶላትን የተወሰው ይላል። እና ይሄ ሶላት ጉዳይ በጣም ሰንሰቲቭ ነገር ነው። እንደው ሶላትን ሳንሰግድ ዝም ብሎ አህመድ መሐመድ እየተባለ ሰዒድ እየተባለ ሶላት የማይሰግድ ሰው ሙስሊም ነኝ እያለ ሲታለል ከዚች ከዱንያ በዚያው ከወጣ ከዚያኛው ክፍል ሊመደብ ይችላል። በጣም ጥንቃቄ ያስፈልገዋል፣ ዝም ብሎ እንዳንታለል ለማለት ነው። بعض العلماء صلاة العصر خاصة من تركها فقد كفر، وكذلك من ترك بقية الصلوات عموما فقد كفر. صلاة العصر عندو يسجد سويو صلاة سجدال جن عصر زنبلو يعلمون مسكيز تنيتو انقل فساعة الشنفة وهم رستو سايهون زنبلو بياسالف سراو الدمس سال مالت كسلم الناس والطوال مالت وهم دمو عموما صلاة باتك على يما يسجد سو كسلم الناس والطوال مسلم اللي بارا يشلم. وهذا القول ليس بعيد ببعيد من الصواب، لأن هبوط العمل لا يكون إلا بالكفر والردة. سراوي الدمسسان يميلو ككفر غير تراراك عدل لم ينقر سلزي صلاة العصر ما سلف بتام دان جرم. ففي هذا دليل على عظم شأن هذه الصلاة صلاة العصر، ولذلك نص الله على المحافظة عليها من بين سائر الصلوات. كليلوش صلاة وش صلاة العصر اللي يتارغو ሓፊዙ ዓለ ሶላዋት ካለ በኋላ ወሶላት ውስጧ ብሎ መለየቱ ሶላት ዓሱር በጣም ብዙ ነገር የምትለይበት ነገር አለ እና በጣም ጥንቃቄ ያስፈልገናል ማለት ነው። ሓፊዙ ዓለ ሶላዋት ወሶላት ውስጧ ያኒ ሶላት ዓስሪ ወቆሙ ሊላሂ ቃኒቲን ይላል። ሌላው ደግሞ ሌላ የሶላት ጉዳይ ደግሞ ከዚያው ጋር የተያያዘ ባቡ ፈድሉል መሺ ኢለል መሳጅድ ነው። ወደ መስጊድ ሂዶ ወንድሞ ሙስሊም ወንድሞቹ ጋር መስገድ ያለውን ትሩፋት እንመልከት። ከቤት መስገድ፣ በየሱቁ መስገድ፣ ከሶላት ከመስጊድ ውጭ መስገድ ያለውን ልዩነት የሚያስተምረን ሐዲስ ነው ኢንሻአላህ። عن ابي هريره رضي الله عنه ان النبي صلى الله عليه وسلم قال من غدا الى المسجد او راح اعد الله له في الجنه نزلا كلما غدا او راح. متفق عليه. ምን ማለት ነው? ከመስጂድ ቀደም ብሎ መሄድ ያለውን በነፊት እንደው አዛን ሲደረግ መሄድ ብቻ አይደለም፣ ቀደም ብሎ ወደ መስጂድ መሄድ ያለውን በነፊት ምንድነው? ጀነት ውስጥ አላሁ ተዓላ ኑዙለን ማለት ኒዕማ ዝግጅት ማለት ነው። አንድ ሰው እንግዳ ሲመጣ በለቤትህ የተለያዩ ዝግጅቶችን እናደርጋለን አይደለም። አላሁ ተዓላ ደግሞ ለዚህ ባሪያው ጀነት ውስጥ የተለያዩ ዝግጅቶች አሉት ማለት ነው ኒዕማ። وعنه أن النبي صلى الله عليه وسلم قال من تطهر في بيته ثم مضى إلى بيت من بيوت الله ليقضي فريضة من فرائض الله كانت خطواته إحداها تحط خطيئته والأخرى ترفع درجته إلى رواه مسلم. عندي سو كبيت عشن تنستن مولو وضوء درجن إسباغ الوضوء باله وضوء درجن كبيت عشن وضتن قد تتاولي مسجد صلاة الجماعة على مسجد وند مسلم وند مسجد ለመስገድ ከሄደ ከቤቱ ተነስቶ ከመስጂዱ እስከሚደርስ ድረስ አንድ ስቴፕ እግርህን ስታነሳ ወንጀልህ ደረጃ ከፍ ይላል። አንድ ስቴፕ እግርህን ስናሳርፍ ወንጀልህ ይታጠባል። እና ያለውን ፈዲላ ተመልከቱ። وعن أبي بن كعب رضي الله عنه قال كان رجل من الأنصار لا أعلم أحدا أبعد من المسجد منه هلال. أبي بن كعب تقال لا شوف የረሱል ዓለይሂ ሰላቱ ወሰላም ዘጋቢ የነበረ ጸሐፊ የነበረ ረሱል ዓለይሂ ሰላቱ ወሰላም ከለታት አንድ ቀን ና ብለው ጠርተው ለም የኩን ለዚነ ከፈሩ ሚን አህሊል ኪታብ የምትለውን አላሁ ተዓላ በዋሕይ ኡበይ ብኑ ከዕብ ያንብብልህ ብሎ አለኝ አሉት። በጣም ታላቅ ሰሓቢ ነው። ያ ረሱላላህ እኮ የኔን ስም ጠርቶ አላህ የኔን ስሜን ጠርቶ ኡበይ ብሎ እንደዚህ አለው አላቸው። በጣም ደንግጦ በስሙ በአላሁ ተዓላ ሚን ፈውቂ ሰብዒ ሰማዋት በአላሁ ተዓላ መጠቀሱ ከመደሰቱ የተነሳ በጣም ሰርፕራይዝ ሆኖበት ማለት እና የሶሓቢ ታላቅ ሶሓቢ ነው። በጣም ታሪኩ ብዙ ታሪክ አለው። وعن أبي بن كعب رضي الله عنه قال كان رجل من الأنصار لا أعلم أبعد أحدا أبعد من المسجد منه إلى عندي صحابي نبه كمسجد كسوي ببلطة بيته كمسجد راقصه على كمية ركنه بيته جن لا تقطعه الصلاة صلاة الجماعة تعمل طماله يهزو هنا كلتات عندي كان قوادينيوكو صحابيش مالتهم أنت من نو قالت بيتي بطعم ركنه أجروا مدينة عندي متاوكو برهانه مقزنه سلازي من قالت وكانت لا تقطعه صلاة الجماعة الفوم ظهور عصر مغرب عشاء صبح لو اشتريت حمارا لتركبه في الظلمات وفي الرمضاء أهيا بتجزا من مثل على عيشالهم وي كبيت تنسته بمقت ببرد بجلما عند زي بقره يتنكلافت كم تنقلاته أهيا مقوا واجا بتجزا عيشالهم وي قال ما يسرني أن منزلي إلى جنب المسجد إني أريد أن يكتب لي ممشاي إلى المسجد ورجوعي إلى إذا رجعت إلى أهلي أني بيتين كمسجد تقار قسرتش جماعة كمسجد أهون يالله بطوطة إشالن يعني مكنياتهم كزيات أنا سيتش سماتا يان داندو خطوة بترامر كبات استيب يان داندو استيب الله تعالى أجرن دي سفلين يفلقال له سملس مودي بتسبوتش سملس ودي بيتي سملس عند ياندان دواستيب وانجل اندي راقف فلين خير اندي سعف فلين يفلق عالو لزيانو عالو عالف اللي قم حياب مقوى قواجا مقزات عالو يهن سلو رسول عليه الصلاة والسلام نيسا متنبر انا منالو فقال رسول الله صلى الله عليه وسلم قد جمع الله لك ذلك كله رواه مسلم منالو تيهن سبابا لو ساچ نبيو يسا متنبر او لك نهار አሁን ያልከውን ከቤት ተነስተ ወደ መስጊድ ስመጣ እያንዳንዱ አስተያየት እንቅስቃሴ ኸይር ይጻፍልሃል ወንጀል ይደረግፍልሃል ስትመለስም እንደዚያው አሉት وعن جابر رضي الله عنه قال خلت البقاع حول المسجد فأراد بن سلامة أن ينتقلوا قرب المسجد فبلغ ذلك النبي صلى الله عليه وسلم فقال لهم بلغني أنكم تريدون أن تنتقلوا أقرب المسجد قالوا نعم يا رسول الله فقد أردنا ذلك فقال نبي من الله بنو سلمة يمبالو قساوات نبرو مدينة بيتات شو سفرات شو كمدينة راكي لنو كسمسكدو راكي لنو إننا بما يمقريب ساعتو يمد رسول عليه الصلاة والسلام إزاي يمدينة حلافي وساعتونا شو كفت بوتا نبرا بمسجد القرب إزي بوتا كفت بوتا لن نبي ناس فكدن ሰፈራችንን ወደዚህ ወደ መስጊዱ ጠጋ ብለን እዚህ ቦታ بنሰራ ምን ይመስላል ብለው ተመካከሩ ሲመካከሩ የኢንፎርሜሽን ለረሱል አለይሂ ሰላቱ እንደረሳቸው ጠሯቸውና እናንተ እንዴት ነው እንዴ እንዴ ሰፈራችሁን ነቅላችሁ ወደዚህ ለመቅረብ ፈልጋችኋል የሚባል ወሬ ሰማሁ ልክ ነው ወይ ብለው ጠይቋቸው አዎ እንዴ አይነት ሐሳብ አለን አሉ በኑ ሰላማት አሏቸው ምን አሏቸው በኒ ሰላማተ ዲያርኩም ትክተቡ አታሩኩም دياركم تكتب آثاركم لهم فقالوا ما يسرنا أننا كنا تحولنا إلى لهم إننا أنت بنو سلامات هذا بيتاكتور مباركاتكو ودي مسجد قرباتكو وزيو جماعة كمتساقدو كزدو كسفراتكو هناكو كبيتاكتو كسفراتكو تنستاتكو ودي مسجد يمتاتكو بتنكساكساتكو بتيان دان دواستب خيري صاف اللاتكو هال سفراتكو نزدو بتكمتو إشاراتكو هال عجرن دي بزال لاتكو هالواتكو ከዚህ በለጠ ምን እንፈልጋለን ታዲያ ብለው እዚያው ፈለዘሙ ዲያሮም ይላል እዚያው ሳይሞብ ሳይያረጉ ቤታቸውን ሰፈራቸውን ሳይንትን ሳይያሩ እዚያው ቀሩ እዚያው ቆዩ ይላል قال المؤلف رحمه الله تعالى في كتاب رياض الصالحين باب فضل المشي الى المساجد ودي مسجد ما هي دي اللون تروفات المشي الى المساجد يعني الصلاه فيها جماعه صلاه ظهرا عصرا مغرب عشاء جماعه المسجد ከቤታችን ተነስተን ውዱእ አድርገን መሄድ ያለውን ትሩፋት አንደኛ ከቤታችን ተነስተን ስንወጣ እያንዳንዱ አስተብ ኸይር ጻፈልናን እያንዳንዱ አስተብ ወንጀላችን ይራገፈልናን እንግዲህ ለዙሁር እንደዚያ ወንጀላችን ከተራገፈ ኸይር ከተጻፈልን ለዓሱር ለመግሪብ በአምስት አውቃት ሶላት እንደዚህ ከሆነ በየቀኑ እንደዚያ ካገኘን 30 አመት 20 አመት በዚያ አይነት ሀያታችን ካሳለፍነ ምንም ከወንጀል ተስፋችን የደነደነ ነው ማለት ነው ጀነት ለመግባት በአላህ ረህመት ቢሆንም ሰበቡ ማለት ነው يكون الأسباب متعددة، مسجد مهد لتلاقي مكنياتوش ليهون يشلان، مثلا لحضور درس إذا مسجد يدك كعلماء يتقابلك حديث لممار قرآن لممار ويم دمو نباب ليهون يشلان صرف نحو لممار مهد مراسو قراءة القرآن إصلاح شيء فيها إذا مسجد يدك كون دمو شبار شورا مارك لمن مكاكر لدين الإسلام تقرقره እንዴት እናዝ እንዲህ አይነት ችግር አለ እንዲህ አይነት በምን አይነት መልኩ እንፍታው ብለ መዋየቱ ራሱ አው ገይር ዛሊክ ላኪን መን ጃ ኢለ المسجድ ለሶላቲ فهذا المقصود من هذا الباب አሁን እዚህ ቦታ የተፈለገው ጀማዓ ሶላት ለመስጊድ ለመሄድ ነው ففي حديث ابي هريره ان النبي صلى الله عليه وسلم قال من غدا الى المسجد او راح كتب الله له نزلا في الجنه كلما غدا او راح አንድ ሰው ራህ ማለት ከዙህር በኋላ ወደ ምሽቱ ያለው ሰዓት ራህ ይባላል። አሚን ገዳ ይባላል። ገዳ ማለት ከሱብሂ በኋላ ወደ እስከ ዙህር ያለው ገዳ ይባላል። ከዙህር በኋላ ደግሞ እስከ መግሪብ ያለው ደግሞ ራህ ይባላል። ከሰዓት በኋላ ከሰዓት በፊት ለማለት ነው ባጭሩ። የሄደ ሰው يعني ذهب في العشي بعد الزوال فإنه يكتب له نزلا في الجنة كلما غدا أو راح جنة الله تعالى نزلا من غفور الرحيم إلى سورة حامي ولا عند زيلا الله تعالى لباروتو عز جايته للنزل من غفور الرحيم إلى كبا كرب العالمين بتعام عزين بتعام رهرو كونو كتاب كل يتزجاجي زجيت لباروتو عز جايجو زجيتنا مجب لمسألة عند سون قداسي ما تعبا عز جايته مجب تزجايتن دم تطبقه الله تعالى لهم لباروچو ደሙ ጀነት ውስጥ አዘጋጅቶ ኩሉ ወሽረቡ ሃኒ አንቢ ማኩንቱም ተዓመሉ ይላቸዋል። ونحن ولله الحمد نغض الى المساجد ونروح في كل يوم وليله خمس مرات فيكتب للانسان نزلا في الجنه يعني ضيافه ضيافه في الجنه اذا مستنغدو معناته هذه من فضائل المشي الى المساجد جنة الله تعالى لرب العالمين لباروچو ولمسجد لمهدو سوچ جنة زگجتاللاچو معناتن ومن فضائلها ليلو دمو ايضا ان الانسان اذا تطهر في بيته وخرج الى المسجد لا يخرجه الا الصلاه كبيتاچن از وضوء ادرگو اسباغلو وضوء بتككل وضوءنا ادرگن ولمسجد كهن گين بسوق هدين بزيا زوران لليلا گداي بزيا بزيا كهونه يهن فضيلان ناگين كبيتاچن وضوء ادرگن قطتا ولمسجدو كهن ዛሬን ጀማዓ ሶላት አልጀማዓ ፈዲላን አናገኛለን ግን ሌላ ሱቅ ውስጥ ሄደ ሱቁን አይተ ምን ተሽጧል ምን ጎሏል ብሎ አይተ በዛው ግር መንገዱን ከሄደ ይሄንን ፈዲላ ያንዳንዱ አስተብ ወንጀሉ ይራገፍለታል ያንዳንዱ አስተብ ኸይር ይጻፍለታል ጀነቱ ንዙሉ ሚን ገፉር الرحيم የተባለው ይሄን አይመለከትም ማለት ግን ከቤታችን ወጥተን ቀጥታ ወደ መስጊድ ጀማዓ ሶላት ለመስገድ ከሄድ አንደኛ ወንጀላችን ያንዳንዱ አስተብ ኸይር ጻፈልናል ወንጀላችን ይራገፈልናል ደሙ ረብል ዓለሚን ጀነ ዳሩ ሰላም ኑዙላ ሚን ገፉር الرحيم ለነዚህ አይነት ባሮቹ ዝግጅታለው ማለት ነው። እዚያ ምንድነው ኩሉ ወሽረቡ ሃኒ አንቢማ አስለፍኑ ፊል አያሚ አልኻሊያ እንደሚባለው ማለት ነው። الى المسجد لا يخرجه الا الصلاه ففي الحديث الذي ساقه المؤلف هنا انه لا يخطو خطوه الا رفعه الله له بها درجه والخطوه الثانيه يحط بها عنه خطيئته وانجلو يراغفلتال ان باندو استب باندو دمو حسنه يصافلنا لكن في حديث اخر انه لا يخطو خطوه الا رفع الله له بها درجه وحط به عنه يا خطيئته ወንጀሉ ይራገፈለታል ኸይር ይጻፈለታል ያው ተመሳተቃራቢ ነው ትርጉሙ فيكتسب في الخطوه الواحده رفع الدرجات وحط الخطيئه بشرط ان يتوضا في بيته ويسبغ الوضوء ثم يخرج الى المسجد لا يخرجه الا الصلاه فهذا له بكل خطوه يخطوها ان يرفع الله له بها درجه ويحط بها عن خطيئه كبيتاچن اسباغ الوضوء وضوءن بتككل ወዶ ስናረግ ደግሞ መስፈርት አለው ሸርጥ አለው አንደኛ ዝም ብለን ፊታችን አንዳንድ ወንድሞች ፊት ሲያረጉ ዝም ለግንባራቸውና ፊታቸው አፍንጫቸው መሃሉን ብቻ ወዶ የሚያረጉ አሉ። ይሄ በጣም ጥንቃቄ ያስፈልገናል ማለት ነው። ይሄ በጆሮአችን ፊታችን ወደ ግማሃላ ራሳችን ገባ አርገን ማረጉ አንደኛ የውመል ቂያማ ወራን መሐጀሊን ብሎ የተገለጸው የውመል ቂያማ እጃችን እግራችን ፊታችን ብርሃናማ ሆኖ ይመጣል ሁለተኛ ደግሞ የጀነት ስንገባ የጀነት ጌጣጌጦችን የውዱእ ቦታ እስከደረሰበት ድረስ ነው አላሁ ተዓላ የሚሸልመን ማለት ነው። እና ውዱእ ላይ ጥንቃቄ፣ አንደኛ ክፍተት ካለው ሶላታችን ተቀባይነት አይኖረውም። ሌላው ደግሞ ውዱእ መድረስ የሚከለክል ለምሳሌ አንዳንድ ወንድ ፔንት የሚያደርግ የሆነ ቀለም ነገር ከሰውነታችን ላይ ከውዱእ ቦታ ላይ ካለ ያንን ካላስለቀቅ ነው ዝም ብለን ላውን ውዱእ አድርገን የምንሄድ ሶላታ ውዱአችን ተቀባይነት የለውም። ውዱእ ደግሞ ከአንተም ተቀባይነት ከሌለው ሶላቱም እንደዚያው ነው። እና ውዱእ ላይ በጣም ጥንቃቄ ያስፈልገናል ማለት ነው። ومن فوائد ذلك أنه ينبغي للإنسان أن يأتي إلى المسجد ماشيا ويرجع ماشيا فهو الأفضل بقر مهل ودى مسجد ينقل ترفاتوين مثلا قين بل إلا من دينه الله تعالى قين يا سبال النعمة كسبتنا الله تعالى ما كنا قال لك بقر مهل ويبلت عن بلو مهل على الأسفل لا قين الله بسبت نعمات هتا كمبت الله تعالى ما كنا وقوم ما ونديت ندمش كركر ما السب لسو منم مشقره ومكبره ونقره له أنه ينبغي. ودليل ذلك قصة الأنصاري الذي كان بعيد الدار فقيل له لو اشتريت حمارا تركبه في الظلمات والرمضاء فقال لا فأنا أحتسب على الله يوم قدم يا نبغي نوم على ثم أهيا قزاسلوت بقري ما يدي علو نبيو أو إسعاف الله البلوت هل قلما دينا بقدم بقى نبغي نوم حديث الله تعالى عندي نعمة كستو መጠቀሙ ጥሩ ነው። መኪና እያለ በእግሬ መሄድ ይሻለኛል ብለህ በፀሐይ መንከራተቱ ብዙም አስፈላጊ አይደለም ማለት ነው። አለ አፍዶሉ ሚነል መጂ አላ መርኩብን ሊአነሁ ዩሕሰቡ ለከ አጅረን እያንዳንዱ እንቅስቃሴ ወላኪን ኢዛ ካነ ልኢንሳኑ ማዕዙረን ፈላ ባሰ አን ያእቲየ ቢሰያራ ወኹጥወቱ ሰያረቲ ደውረቱን لعجلتها إذا دار عجلها دورة واحدة فهذه خطوة لأنه عند دورانه يرتفع الذي باشر الأرض ثم يدور حتى يرجع ثانيا إلى الأرض فهو كرفع القدم من الأرض يمكنهم بهون انقسقاسيون لرب العالمين من حسابه مياقته ومياقته وقتال الله إن شاء الله بمكنهم هدى بقرم هدى አላሁ ተዓላ ብቻ ከቤታችን ውዱእ አድርገን ወደ መስጊድ ለጀማዓ ሶላት ለመስገድ ከሄድ እያንዳንዱ አስቴፕ ጎማህ በተንቀሳቀሰ ቁጥር ወንጀል ይራገፍልሃል። እያንዳንዱ አስቴፕ ሐሰና ይጻፍልናል። ኑዙለ ሚን ገፉር ረሒም የሆነ ጀነት ውስጥ ደግሞ በዝግጅት ይቀበለናል ረብ ልዓለሚን ማለት ነው። أن الله تعالى يكتب للإنسان الخطوات كلما ذهب وكلما رجع ومما يدل أيضا على فضل المشي إلى المساجد ولو بعدت ركن قابهن حديث جابر بن في بني سلامة يقول نريك مسجد أكبابي كفت بوتانا برقدم يالنون حديثنا من دقمون إذا كفت بوتا بنو سلامة من بالو جمعوش بيتاتشون سفراتشون مباركو ودجا لمسرات هسبو እዛው ቤታችሁ ብትቀመጡ ይሰፈራችሁ ብትቀመጡ ይሻላችኋል። እያንዳንዱ አስቴባችሁ ኸይር ይጻፍላችኋል ባሉት ሐዲስ መሰረት ከዚያ ተነስተው በእግር መንቀሳቀስ የበለጠ ነው ይላሉ። ግን በቀደም በተማማር ከትናንት ወዲያ በተማማር ነው ሐዲስ አላሁ ተዓላ ወአማ ቢኒዕመቲ ረቢከ ፈሐዲስ ባለው መኪና እያለህ በእግሩ መሄድህ አላስፈላጊ ነው ብለዋል ጃበታ። ምክንያቱም بمكان مهدي من الله تعالى حسابه يكبدون. فدل هذا على أنه كلما كان منزل الإنسان أبعد من المسجد فإنه أكثر أجرا لأنه قال تكتب آثاركم كبيتك مسجد كربي هون بيتو كربي هون سونا بيتو رك مسجد رك هون سو بجمع أجراته عند بهون فضل جماعة የጀማዓ ፈዲላ አንድ እኩል ቢሆኑ ግን ያኛው ከሩቅ ቦታ ተነስቶ የመጣው ሰው በአጅር ይበልጣል ማለት ነው። ولكن لا يعني هذا ان الانسان يكتس يتقصد ان ينزل بعيدا من المسجد لكن اذا قدر الله يصلي الا في المكان البعيد او كان ديار قوم او ما اشبه ذلك فانه يكتب اثاره. አንተ ዝም ብለህ አስበህ ሳይሆን ቤትህ ሩቅ ነው ከቤትህ ተነስተህ ወደ ጀማዓ ሶላት የምትመጣው ሰውና ከመስጂዱ አካባቢ ያለው ሰው በእግሩ የሚሄድ በመኪናው በጀማዓ ሶላት እኩል ቢሆንም ከዚያ ከሩቅ ቦታ ተነስቶ የመጣው በአጅር ይበልጣል ማለት ፈደለ ዛሊከ ዓላ አነ ፈዲሉ መንሺ ልመሳጅድ ወፈድሉ ላህ ዋሲዑን ወዓጣኡ ከሲር ዩዕጢ ዓላ ልዓመል ልቀሊል ልአጅር ልከሲር። አላሁ ተዓላ ለፈለገው በትንሽ ሰርተን ምክንያት ነው የሚፈልገው። አላህ ትንሽ ስበብ ሰርተን ግን ብዙ አጅር መክፈሉ ለረብ ልዓለሚን ከዛኢኑ የሚያልቅ ነገር አይደለም። ገንበር አድርጎ ይሰጠና ማለት ነስአሉ ላህ ለና ወለኩም ሚን ፈድል ልዓዚም። وعن أبي موسى رضي الله عنه قال قال رسول الله صلى الله عليه وسلم إن أعظم الناس أجرا في الصلاة أبعدهم إلى ما مش من النوع أبو موسى الأشعري باستل ألف حديث عندي مسلم جماعة صلاة مسجد هدو ومسجد أجو أجروا كل بهنم عندنا بإخلاص الليال هو للتنيا بيتور هنا يمتاو سو يو يقدم غير تمساسين أجر يبلطالنا. والذي ينتظر الصلاة حتى يصليها مع الإمام أعظم أجرا من الذي يصليها ثم ينام. ليلة ودمو عيشة لمسالة مسجد ما تطو إمام اسكم ما تدرس كل شبلو صلاة تبقى عيشة جماعة سجدوا لما هير ما لهم نا يعني هاي طوات سراها دا اللو بلوز ملو بقزي سجدوا يتنيا سونا إمام اسكم ما تدرس جماعة سجدوا يهير يسو أجرو كل أجرنا. وعن بريدة رضي الله عنه عن النبي صلى الله عليه وسلم قال بشر المشائين في الظلم إلى المساجد بالنور التام يوم القيامة. رواه أبو داود والترمذي. رسول عليه الصلاة والسلام بريدة باستل ألف حديث نبي يندي سلو سمجة الله إلاله بشأن لما يتنكرات تكبيت تنستو وندم وشغارة مسجد جماعة لمسجد بل نبي يجزن قريم عبرات عن نبر عشاء وقت عينهن بيوقوها آية سايد جماعة صلاة المسجد كبيتو تنستو يمهر سو يوم القيامة عهون بچ اللما لصلاة المسجد بلو وند موچو گار ودي مسجد بچ اللما يتدنا بر بمهدو يوم القيامة الله تعالى برهاني ستوال. وعن أبي حريرة رضي الله عنه أن رسول الله صلى الله عليه وسلم قال ألا أدلكم على ما يمحو الله به الخطايا ويرفع به الدرجات؟ قالوا بلى يا رسول الله. قال إسباغ الوضوء على المكاره وكثرة الخطاء إلى المساجد وانتظار الصلاة بعد الصلاة فذلكم الرباط فذلكم الرباط. رواه مسلم. أبو حريرة باستل ألف حديث دمو نبيو انديش لسما واتشو إلال عندي نقرأ ወንጀላችሁን የሚጠብስላችሁ የሚጠርግላችሁ ደረጃችሁን ከፍ የሚያደርግላችሁ ስራ አልጠቁማችሁም አሉ። ቃሉ በላ ያ ረሱላህ ታዲያ ምን እንፈልጋለን ይሄን እንጂ አሉ። ቃለ ኢስባጉ ልውዱዕ ዐለ ልመካሪህ ወከስረቱ ልኹጧእ ኢለ ልመሳጅድ። ትናንት እንደተማማርነው ሐዲስ ሱብሒና ዓሱር ማለት ነው። አንደኛ የሱብሒ ሶላት ትናንት በተማማርነው እንቅልፍን አሸነፈህ መነሳት በጣም ከባድ ነው። ሁለተኛ ደግሞ ብርድ ነው። ብርዳማ በሆነ ቦታ ደግሞ ውሃው ይቀዘቅዛል። ያን አሸንፈው ውዱእ አድርገ ጀናባን ማስፈለገ እንደሆነ ጀናባውን ታጥቦ ሰው አንድ ሰው መሄድ ወይም ደግሞ አሱርም ደግሞ ቀን ብርዳማ የሆነ ቦታ እንኳ ቢሆን ቀን ትንሽ ውሃው ብርዱ ለቀቅ ያደርገዋል። አሱር አካባቢ ደግሞ ተመልሶ ውሃው ፍሪዝ ይሆናል ማለት በዛን ሰዓት እነዚህ ሁለቱን ሶላቶች የሰገደ ሰው የተጠባበቀ ሰው ሳያሳልፍ ህይወቱን ያሳለፈ ሰው ወንጀሉ ይታጠም እንዳለ ሙልጭ ብሎ ይታበስለታል፣ ይጠረግለታል፣ ደረጃው ከፍ ይላል አሉ። ኢስባው አለ መካሪ ወከስረቱ ልኹጧእ። ሌላው ምንድን ነው? ወደ መስጂድ ደግሞ ለዙሁር ለዓሱር ለመግሪብ ለዒሻ ጀማዓ ወንድሞቹ ጋር ለመስገድ ሁልጊዜ ወደ መስጊድ መመላለስ። ወንቲዛሩ ሰላት በዕደ ሰላት። ሌላ ደግሞ ምንድን ነው? ታይም ወደ ስራ የሚሄድ የሚወሰውስ ነገር ከሌለው መስጂድ ቀደም ብለህ ሂደህ ጀማዓ አዛን ተደርጎ ኢማም እስከሚመጣ ድረስ መጠበቅ፣ ያዚያ ቁጭ እስካልክ ድረስ የቁጭ ያልክበትን ሒሳብ ልክ ሶላት ውስጥ እንዳለህ አድርጎ ሒሳብ ይጻፍልሃል ማለት ይጻፍልናል ኢንሻአላህ። ምን አሉ? ፈዛሊኩም ሪባጥ ፈዛሊኩም ሪባጥ። ሪባጥ ማለት አንድ ሰው ሁለት ትርጉም ይሰጡታል። ወይም ደግሞ የሙስሊሞች አገር ዳር ድንበር እንዳይደፍረው ካፊሮች እንዳይደፍሩት እዚያ ሄዶ ወታደር ሆኖ መጠበቅ ማለት ነው። ሁለተኛ ደግሞ የሶላት ጀማዓ ጠብቆ መስጊድ ሄዶ ቀደም ብሎ ሄዶ ጀማዓ ሶላት ለመስገድ መጠባበቅ እና ብዙ ደረጃ አለው። وعن ابي سعيد الخدري رضي الله عنه عن النبي صلى الله عليه وسلم قال اذا رايتم الرجل يعتاد المساجد فاشهدوا له بالايمان قال الله عز وجل انما يعمر مساجد الله من امن بالله واليوم الاخر سوره التوبه لين الهلال رواه الترمذي وقال حديث حسن عندي سو ابو سعيد الخدري باستلالفت حديث عندي سو ودي مسجد كل جزي ازو ترو سير كاياچوت ايمان اندالو مسكرولت الهلال جن ازي لاي ሸርሁ የሰጡትም ትንሽ አስተያየት አለው። ወደ መግቢያ ወደ ሸርሁ ስንገባ እናየዋለን ኢንሻአላህ። هذه بقية الأحاديث في فضل المشي إلى المساجد ይቺ ሸርሁ እንግዲህ መሐመድ ቢን ሳሊህ አልዑሰሚይን ባብራሩት ወደ መስጊድ ሄዶ መስገድ ያለውን ፈዲላ በተመለከተ የመጨረሻዋ ይቺ ናት። አሁን እናነባት ናት ማለት ذكر الحديث الأول أن النبي صلى الله عليه وسلم قال أعظم الناس أجرا في الصلاة أبعدهم ممشا فأبعدهم عندي سو تلك كفية دموز يالو كالله زند أجر مكفلو كبيتو راك على هنو ودي مسجد كربو هنو كميه دونا بيتو روك هنو سفر روك هنو كبيتو تنوستو وندمو اتشكار مسلم وندمو اتشكار زهور جماعة عصر جماعة مغرب جماعة عشان جماعة لمسجد مهده دو سو አጅሩ ከአላህ ዘንድ በጣም ትልቅ ክፍያ አለው አሉ። وذلك لما من ان الانسان اذا تطهر في بيته وخرج الى المسجد لا يخرجه الا الصلاه بين هم اسفر تشرط አስቀምጣዋል ማለት ከቤታችን ወዱ አድርገን ሱቅ ካለ በሱቁ ውስጥ እንዴት ነው ስራው እንዴት ይሆናል ብለ ለማየት ሌላ ቢዝነስ ወይንም የሆነ ቃለ መግዛት የሆነ ማርኬት ውስጥ ገብተን በዛው ግር መንገዳችንን ከሄን ይሄን አጅራ ያገኝ የጀማዓ ሶላትን ያገኛል ግን ቀጥታ ወደ መስጂዱ ከሄድ ነው ማለት ላ ኢላ ሶላት ለም ይخطئ خطوه الا رفعه الله الا رفع الله بره بها درجه وحط عنه خطيئته ولا تزال الملائكه تصلي عليه ما دام في مصلاه عندي سو ደሞ እዛ መስጊድ ሄዶ ጀማዓ ሶላት ሰግዶ ወንድሞቹ ጋር ጀማዓ እየተጠባበቀ መስገደበት ቦታ ቁጭ ብሎ ጀማዓ ኢማሙ እስከሚመጣ መጠበቅ መላእክቶቹ ልክ ሶላት ውስጥ እንደሰገደ አርገው ይጽፉለታል። አሁን ይሄ ምንድነው የሚያስተምረን? ሶላት ሰግደን ከሰገድንበት ቦታ ቶሎ ብለን ብድግ አንበል። የሰገድንበትን ቦታ ሳንለቅ እዛ ቁጭ ብለን ዚክር ያረግን ተስቢህ ያረግን ከቆየን ልክ ሶላት ውስጥ እንዳለን አድርገው ይጽፉልናል መላእክቶቹ ማለት ነው። فإذا كان بيتك بعيدا عن المسجد ولم يمنعك البعد عن حضور الجماعة فإنك أعظم أجرا من القريب بيترك هنا كما وندموتش غارا جماعة صلاة لمسجد اندي ألفك بلا كبيتك روك وبيتنستورك بسفر راجو مسجد ما تطو مسجد هنا أجر أسكنجل كربك بيتو كربك هنا بطعم بتنك أجر الله لأن القريب ليس له عذر ቤቱ ቅርብ የሆነ ሰው ጀማዓ ሶላት ሄዶ ለሚቀርበት ምክንያት የለውም። ምክንያቱም ቅርብ ነው፣ አዛን ሲደረግ ይሰማል። ትንሽ ወካ